በመልሶ ማጥቃት እርምጃ ካጠቋቸውና ወዳውን ደግሞ ዲል ካደረጓቸው በኋላ ነብያችን አለይሂ ሰላቱ ወሰለም ለተወሰነ ጊዜ ተጠቋቸው ይባላል። ሐዋዚኖች የተገኘውን የምርኮ ንብረት ለሰራዊታቸው ተማከፋፈላቸው በፊት ዲሉን አብስረው እስከ 3 ቀን ድረስ ዝም ብለው ተጠቁ። ሰዎቹ ትቢት ህፍረት ይዟቸው ይቅርታ ሳይጠይቁ ምን ሳይሉ ቆዩ። በመጨረሻ አስተዋሉና ይህችን የጥፍናታቸውን በመጠቀም በሷ በኩል ሲንለምነው ምናልባት እሺ ብለን ምርኳችን እንዲለቅልን በማለሽማግሌ ላኩባቸው ይባላል። በሚልኩ ጊዜ እሳቸው 3 ቀን ሲያልፍ እንግዲህ ተተዋል ሰዎቹ አይጠይቁም በማለት ንብረቱንና የተገኙትን ህፃናቶችን ሁሉ በሙሉ አከፋፈሉ። ታከፋፍለው ካበቁ በኋላ ሽማግሌዎች ደረሱ። እኔ እስካሁን የጠበቅኳችሁ ለዚህ ይያል ነበርም እንዴ? አሁን እንግዲህ በኒ ሙጠሊብና በኒ ሐሺሞች ብቻ የእሳቸው በተሰቦች ሆኑ ታቀራብዳዎቹ የነሱን ብቻ መቀማት እችላለሁ። በእነሱ እጅ የገቡትን ምርኮቻቸውን እመልስላችኋለሁ። ለሌላው ሰራዊት የሰጠሁትን ግን እንግዲህ እኔ ከኔ እጅ ወጥቷልና መልሱ ማለት አልችልም አሉ ይባላል። እና ለማንኛውም መቼም የተቻለውን አድርጉ ሲሏቸው እንደገና ሷሃቦቻቸውን ሰበሰቡና የውላችሁ እነዚህ ሰዎች ወገኖቻችን ነበሩ። በተለይም የሐሊማ የናቴ ወገኖች በመሆኗ እሷ የናትነት መብት አላት። እሷን ማክበር ፈልግ ነበር። ግን ለሶስት ቀን ያህል በጠብቃቸው ዝም ብለው ቆይተው አሁን እንደገና ንብረቱ ተከፋፈለ በኋላ ይቅርታ በመጠየቅ ሽማግሌ ላኩ። አሁን እኔ የሰጠኋቸው መልስ እናንተን ታከፋፈልኩ በኋላ የሰጠኋችሁን ገንዘብ መልሱ ማለት አልችልም ይከብደኛል። ግን በተሰዎች የሆኑትን በኒ ሐሺምና በኒ ሙጠሊብን መልሱ እላለሁኝ በማለት መግለጫ ሰጡ። ይህ ጊዜ አንቱን ለማስደሰት ስንል አንቱ ባታዝንም እኛን መልሳለን በማለት በሙሉ ሰራዊቱ ያን ያገኘውን ንብረትና ሰው አፉ በማለት መለሰላቸው ይባላል። እና በዛ እንግዲህ በሐሊማ ሰበብ አላህ ሱብሃነሁ ወተዓላ ህዝቦችን በሙሉ ነፃ አወጣቸው እስከ ንብረታቸውና ምህረት አገኙ። ምህረቱን በሚያገኙ ጊዜ እነሱም ተደስተው ደግሞ እስልምናን ከልባቸው ተቀበሉ ነው የሚለው። እና እናታቸውን ሐሊማን የዛ ጊዜም ኩታቸውን አንጥፈው አስቀመጧት ይባላል አዋራ ላይ ከማክበራቸው የተነሳ። እሷም ከዛ በፊት ሙሽሪካ ነበረች። ግን ያ የዝምድና ጥፋ እንግዲህ ተሰውነታቸው ተቀላቅሏልና ያቺን ውለታ ላለመርሳት እናቴ እዚህ ቁጭ በይ በማለት ኩታቸው ላይ አስቀምጠው በእሷ ሰበብ ሀገሩ ህዝቡ በሙሉ ነፃ ወጣና የተባረከች ሆነ ለወገኖቿም ይባላል። يا ايها الذين امنوا انما المشركون نجس فلا يقربوا المسجد الحرام بعد عامهم هذا وان خفتم عيله فسوف يغنيكم الله من فضله ان شاء ان الله عليم حكيم فاتلوا الذين لا يؤمنون بالله ولا باليوم الاخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين اوتوا الكتاب حتى يعطوا الجزيه عن يد حتى يعطوا الجزية عن يد وهم صاغرون يا أيها الذين آمنوا إن أنت بني بجتاتشو النابة مبتية يامناتشو وغنوشوي إنما المشركون نجسون إن الزهيط أوتاوياني هون وغنوش إركسان ناتشو فلا يقربوا المسجد الحرام بعد عامهم هذا كذندرو أمد بوحالا يتكبرون يكعبان مسجد إن داي كربو أتكبرو إلا غريك الزابفيت النسو إن دبالبيت ونو ሙእሚኖችንና ነብዩን ዛካባቢ ትርጉ እንዳይሉ ሲቆጣጠሩ እንዳልቆዩ ሁሉ እንደገና አላህ Subhanahu Wa Ta'ala በተራቸው ሙእሚኖቹ ቦታውን ሲቆጣጠሩ ከዘጠነኛው አመት ቀጥሎ ሙሽሪኮች እርኩሳናቸውና እዛ መስጂደል ሐራም አካባቢ እንዳይደርሱ ከልክሏቸውና ተቆጣጣራቸው የሚል ትዕዛዝ መጣ ማለት ነው። እና ይህ ትዕዛዝ እንግዲህ በሚመጣበት ጊዜ ከዚህ በመነሳት ነው የውመ الحجል አክበር አልያው ሚና ላይ فلا يحج مشرك بعد العام كذندرو بوحالا مشرك حج ليادرغا يفكدلتمنا مشرك يوناچو سوچي ودزي اندات متو بلاچو بيكفل عالمو ملكتا استرالفو بمالت اواجا وتتو مالتنا نا مسلم بيچا نو انغري ما حج جميكباو كعبا اكبابي متو وف ميفكدلت مشركوچي اندا يستاتفو بمالت اكده مالتنا وان خفتم عيله فسوف يغنيكم الله من فضله ان شاء ይህ አዋጅ በሚወጣ ጊዜ ግን ሙሽሪኮችን ብቻ ሳይሆን ሙስሊሞችንም ጭምር አስደንግጦ ነበር። ምክንያቱም የኢኮኖሚ ጥቅም ጋራ ስለተገናኘ ማለት ነው። በሐጅ ሰበብ እንግዲህ የተለያየ እምነት ያላቸው የክፍለ ዓለም ህዝቦች ይመጡ ነበር። ሲመጡም ደግሞ ሸቀጥ እየጫኑ ነበር የሚፈልገውን ሁሉ ለሀገሪቱ። ያው እንደሚታወቀው ይሄ መካ አካባቢ ወትሮ ጀምሮ የተለያየ አትክልት ወይ ማዝመራ የሌለበት ድረቅ በመሆኑ ከየጎረቤት ሀገር የሚመጣላቸውን ሸቀጥ በመሸመት ነበር የሚኖሩና የሚተዳደሩት። እነዛ በየክልሉ ያሉት ደግሞ ሙሽሪኮች ሀጅ መምጣት አይፈቀድላቸውም ከተባለ በተዛዋሪ መንገድ የኢኮኖሚ ምንጭን መዝጋት ሆነ ማለት ነው። የግዚያ ሙስሊሞችም እንዴት አድርገልን ኖር ነው ታዲያ? በሐጅና በዑምራ የውጪ ኃይሎች እየመጡ ሸቀጥ ለኛ ካልሸጡልንማ እኛስ ከምናችን ነው ምን ኖረውና ምን ተዳደረው የሚል ስጋት ያሳድርባቸው ጊዜ አላህ Subhanahu Wa Ta'ala ምን አደረገ? ወይን ኸፍቱም አይላ ድህነትን የምትፈሩ ከሆናችሁ ፈሰውፈ ዩግኒኩም አላሁ ሚን ፈድሊሂ ባላሰባችሁት መልክ በችሮታው አላህ ያብቃቃችሁ ይሆናል። የኔን ትእዛዝ አክብሩ እንጂ ሲሳያችሁ ባንድ በኩል ቢታገድ በሌላ ባላሰባችሁት መልክ አላህ ይህንን የሚተካና የሚያስረሳ ሌላ ሲሳይና ጸጋ ይሰጣችኋል በማለት ቃል ገባላችሁ። ግን ኢንሻ ከፈለገ ነው ይህንን የሚያደርገው። እናመጣላችኋለሁ ተለዋጭ ብሏል ብላችሁ ሆዳችሁን ነፍታችሁ መቼም ለውጥ ይመጣል ብላችሁ ሳይሆን የኔን ትእዛዝ ለማክበር ነው መከልከል ያለባችሁ። የኔን ትእዛዝ አክብራችሁ ከከለከላችሁ ግን አላህ Subhanahu Wa Ta'ala ከችሮታው ይለግሳችኋል። ከፈለገ ኢነላህ አሊሙን ሐኪም አላህ እንዴት አድርጎ ነው በሌላ መንገድ ሲሳያችንን የሚያመጣው ግትሩ? አላህ አዋቂ ነው የሚገደው ነገር የለም። እንደገና ደግሞ በአሰራሩን ስተትና ድክመት የሌለበት ፍጹም ጥበበኛ ነውና ግደን ለምናንተ ትእዛዙን አክብሩ እንጂ እኔ ያቅተይ ታላችኋል። እሺ ብለው ያንን ትእዛዙን አከበሩ። ወዳውኑ አዋጁ ተነገረ። ከዛ በኋላ እንግዲህ እነሱ እየተጠናከሩ በየጎረቤት ሀገር ጋር ባደረጉት ጦርነት የገኒማና የጂዚያ ገንዘብ ተተካባ ነው በዛ በንግዱ ፈንታ። እና ጥላቶቻቸው ጋር በተዋጉና አንድን ክልል በተቆጣጠሩ ቁጥር በምርኮ የሚያገኙት ንብረት ይልቁንስ በሐጃጅ ከመጣው የበለጠ የሚጠቅሙ ነው ተገኘ። እንደገና ደግሞ አንድ ክልሎችን የይሁዶችና የነሷራዎች የሆኑትን እንዲገብሩ በማድረግ በግብር ደግሞ የሚሰበሰበውም ገንዘብ ከዛ የበለጠ ተጨማሪ ሆነላቸው ማለት ነው። ይሄ እንግዲህ ቀደም ሲል የበላይነት ስለሌላቸው በዚህ መልኩ የገቢ ምንጭ ይገኛል ማለትም አውቁትም ነበር። አሁን ግን አላህ Subhanahu Wa Ta'ala ወዳውኑ ከንግዱ ዓለም ወደ ወታደራዊ ዓለም በማዛወር በዛው በኩል የገቢ ምንጭ እንዲፈጠርና እንዲስተካከል አደረገ ማለት ነው። ቃቲሉ الذين لا يؤمنون بالله ولا باليوم الآخر እና ከዛሬ ጀምራችሁ እናንተም በብርታትና በትጋት ተነሳስታችሁ በአላህ በኻሊቃቸውና እንዲሁም በመጨረሻ ቀን የማያምኑ የሆኑትን ከሃዲዎች ሁሉ ተጋደሏቸው ታገሏቸው ይላል። ولا يحرمون ما حرم الله ورسوله الله انا ملكتኛው ደግሞ የከለከለውን ያወገዘውን ነገር የማይከለክሉ የሆኑትን ስድዶችና ባለጌዎች ማለት እንግዲህ ካፊሮች ታወታውያን አላህ حرام ያረገውን ነገር እነሱ እንደ ሐላል እንደ ቅዱስ አድርገው ነው የሚጠቀሙበትና እንዲህ አይነቶችን ፍርአት አልበኝነት የሚከተሉትን ተዋጓቸው ፍርአት አዝዟቸው። ولا يدينون دين الحق ትክክለኛ የሆነውን የእስልምና ሃይማኖትም እንደ ሃይማኖት የማይቀበሉና የማይከተሉ የሆኑትን እነዚህን ሁሉ ታገሏቸው ይላል። ሚነ ለዲነ ኡቱል ኪታብ እና እነዚህ አሁን የተጠቀስኳቸው ታዲያ ቀደም ሲል ኪታብ ተሰጥተናል ከሚሉት ወገኖች ማለት የነዋል። እንግዲህ እነዛ ተራ ሙሽሪኮችና ካፊሮችን ቀደም ሲል ተመጀመሪያ ጀምሮ ሲቀጥል መጥቷል እነሱ ጋር ያለው ግንኙነት ምን መሆን እንዳለበት። አሁን ግን የሁዶችንና ነሳራዎችን ነው በዛ አገላለጡ እንዲወጉ የሚያዝባቸው ማለት ነው። እነዚህ የሁዶችና ነሳራዎች በተወሰኑ ነብያቶችና በተወሰኑ ኩቱቦች አምነናል ቢሉም እንኳን እምነታቸው እንዲሁ ቁንጥል ነው ማለት ነው። አንድ ነብይ ተቀበለው ሌላውን ነብይ ተካዱ በእኔ ዘንዳ ካፊሮች ናቸው። አንዱም ደግሞ ለቂያማ ቀን አምነናል ቢሉም ለቂያማ ቀን የሚበጃቸውን ነገር ዝግጅት የማያደርጉ ከሆነ እምነቱ አፋዊ ብቻ ሆኗል ማለት ነው በቃል ብቻ። ስለዚህ እንዲህ አይነቶቹም አለል ኪታብ ናቸው ብላችሁ ከሌሎቹ ሙሽሪኮች ለይታችሁ ምትተውበት ምክንያት የለም። እነሱንም ጭምር ትክክለኛውን እስላም ሃይማኖት የማይቀበሉና የማይከተሉ እስከሆኑና እስከተቃወሙአችሁ ድረስ እነሱንም ጨምራችሁ ተዋጓቸው ተአለል ኪታብ የሆኑትን ኃይሎች ይላል። እስከመቼ ነው የምትዋጓቸው? ሀታ ይወጡል ጂዝየታ አየዲን በእጃቸው የግብር ክፍያቸውን መጥተው እስከሚያስረክቡ ድረስ። አንድ እንግዲህ ለመስላም ፈቃደኛ ከሆኑ እስልምናውን በቀጥታ መቀበል አንቀበልም ካሉ ግን ቢያንስ እስላምን የበላይነት ተቀብለው ለእናንተ ገብረው ለማደር እስከሚስማሙና ግብሩንም ለአሽከር ለልጅ መላክ ሳይሆን እነሱ ራሳቸው በእጃቸው መጥተው እስከሚያስረክቧችሁ ድረስ ታገሏቸው ይላል። እና ወሁም ሷሂሩን እና እነሱ ለእናንተ የተዋረዱና የተናነሱ ሆነው ግብራቸውን እስከሚያስረክቧችሁ ድረስ አለል ኪታቦችንም ቢሆን ከሌሎቹ ለይታቸው አጥተዋቸው በሏቸው በማለት ያዝባቸዋል ማለት ነው። እና እነዚህ አለል ኪታቦች እንግዲህ ከሙሽሪኮቹ ወይም ምንም እምነት ከሌላቸው ከመጅሶቹ የተሻሉ ናቸው። ቢሆኑም እነሱ ሐቀኞች ናቸው ብለው እንዳይፈሩና እንዳይመረምሯቸው ለማደፋፈር እነሱም በሌላ መንገድ ኩፍር ውስጥ የገቡ መሆናቸውን ለማረጋገጥ ቀጥሮ የሁላቸውንም ደካማ ጎን ያጋልጣቸዋል ማለት ነው። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون اتخذوا أحبارهم ورهبانهم أربابا من دون الله والمسيح ابن مريم وما أمروا إلا ليعبدوا إلها واحدا لا إله إلا هو سبحانه عما يشركون يريدون أن يطفئوا نور الله بأفواههم ويأبى الله إلا أن يتم نوره ولو كره الكافرون وقالت اليهود عزير ابن الله يهود وجم على الكتاب كما هو ناتشو قارا الشرك ويمكفر استيقبول ما هو ناتشو ما رجا جاك فلقاتشو عزير يا الله لجنو بلو تناقروا اللهم على ذنو وقالت النصارى ترستان وجم دقمو المسيح ابن الله عيسى المسيح يا نبي الله عيسى يا مريم لجي هونهون يا الله لجنه بلو تناغروان الله انجري لم يلد ولم يلد ولم يكن له كفوا احد انده تبالو كما انم يالولده يالتولده مهنو ستاوك النسو جن فطر غارا بما الزامدين بما اوالك يهود وچو عزير يا الله لجنه سيلو كريستيان وچو دمو يسوس يا الله لجنه بمالت تناغروان ولتا چو منجري جيتان እንደማንኛውም ተራ ፍጡር የሚዋለድ በማድረጋቸው ኩፍር ውስጥ ገብተዋልና ለዚህ ነው እነሱንም ጭምር በሏቸው ያልኩት ነው ምነው። ዳሊከ ቀውሉሁም ቢአፍዋሂም ሁለታቸውም እንግዲህ እገሌ ያአላህ ልጅ ነው ብለው በሚናገሩበት ጊዜ በመረጃ ላይ ተመስርተው ሳይሆን አፋቸው እንደቀደደ ዝም ብለው በብልግና የሚዘላብዱት ተራ ወሬ ነው እንጂ ይሄ በምንም አይነት ሊሆን የሚችል ነገር አይደለም። ወዳኡነ ቀውለ الذين كفروا من قبل ከነሱ በስተፊት ከሃዲ የሆኑትን ወገኖች በዛ አባባላቸው ይመሳሰላሉ። እነዚህ እንግዲህ አለል ኪታብ እንደመሆናቸው ስለ ተውሂድ የተሻለ አቋም ሊኖራቸው ነበር የሚጠበቀው። ግን ምንም ከማያቁጣውታውያንና ከሃዲዎች ጋራ ተደመሩና ተመሳሰሉ። ሙሽሪኩል አረብ ከዛ በፊት እንግዲህ ሌሎችም የተለያዩ ሙሽሪኮች ጌታን እንደሚወልድ እንደሚዋለድ በማሰብ አልመላኢከቱ በናቱላህ መላእክቶች የአላህ ሴት ልጆች ናቸው ሲሉ ቆይተው ነበር። እነዚህ ደግሞ ተጃጅሻል ዶማ ሆኑና ተውራትን እንጅልን ተቀበለናል ነብዮችን ተከተለናል እያሉ እንደገና ዑዘይር ያአላህ ልጅ ነው መሲህ ያአላህ ልጅ ነው እያሉ ከነዛው ከሙሽሪኮች ስተት ውስጥ መልሰው ተገፈቁ ማለት ነው። እና ምን ቀብሉ ምለው ከዛ በፊት እንግዲህ የተለያዩ ሙሽሪኮችና ኩፋሮች አላህን ይወልዳል የሚል አስተሳሰብ ነበራቸውና እነዚህም ያንን አስተሳሰብ በሌላ መልኩ ደገሙት ማለት ነው። ቃተለሁሙላህ እና አለል ኪታብነን ብለው ሲያበቃ እንደገና ሌሎችን ማያቁትን ማስተማር ሲገባቸው ወደ ኋላ ተመልሰው የጣዖታውያኖችን ዜማና ፈሊጥ እነሱ በመድገማቸው አላህ Subhanahu Wa Ta'ala ይርገማቸው አለ። ለአነሁሙላህ ማለት ነው ቃተለሁሙላህ ማለት አና ይፈኩን እና እነቱ በነብዮችና በኩቱቦች ከተገለጠላቸው በኋላ እንደገና ከብርሃኑ ወደ ጨለማ እንዴት ይመለሳሉ አላህ ያፋቸው ይርገማቸውና በማለት ያወግዛቸው አለ ማለት ነው። ታዲያ ይህ እንግዲህ ከሆነ እንዳውም እነዚህ ያዋቂያት ሰዎች ናቸውና እነዛ ሙሽሪኮች ሲወጥሩዎቹ መሪና አስተማሪ በማጣታቸው ሊሆን ይችላል። እነዚህ ግን ተውራትን እንጅልን እና ነብዩላህ ሙሳንና ኢሳን የመሰለ መሪ ወደ ጎን ከተው መልሰው ገለ ያአላህ ልጅ ነው ገለ ያአላህ ልጅ ነው ሲሉ ከብርሃን ወደ ጨለማ ከእውነት ወደ ውሸት ያጋደሉ በመሆናቸው አላህ ይርገማቸው በማለት አላህ Subhanahu Wa Ta'ala ርግመቱን ያወርድባቸዋል። እተከዱ አህባረሁም ወርህባነሁም አርባበ ምን ዱንላህ ከዚህም በተጨማሪ ደግሞ ይባስ ብለው የሃይማኖት መሪዎቻቸውንና ሊቃውንቶቻቸውን እንዲሁም ደግሞ ባህታውያን የሆኑ አቢዶቻቸውን ከአላህ ሌላ እንደ አምላክ አድርገው ይዘዋል ይላል። ይሄን ታይበቃቸው የሁዶቹ አህባሮቻቸውን አህባር ማለት ዑለማ ማለት ነው የሃይማኖት መሪ የሚሏቸውን ሊቆቻቸውን በአላህ ፈንታ ስርዓት ደንጋጊ ወይም ደንባውጪ አድርገው አላህ ሐላልና ሐራምን እንደሚደነግግ ሁሉ እነሱም ባለቆቻቸው የተወገዘውን በመከልከል የተፈቀደውን ደግሞ በመቀበል እንደም ዑለሞቻቸውን በኔ ፈንታ አምላክ አድርገው ሰይመዋቸዋል ይላል። ወሩባነሁም የሚለው ደግሞ ለክርስቲያኖቹ ነው። ክርስቲያኖቹ ደግሞ ባህታውያን የሚባሉ አሉ። ያው ለስጋቸውን ገለው ለነፍሳቸው ያደሩ የሚባሉ በኢባዳ በዚክር የሚያሳልፉ እነዛን እንግዲህ አራጂ ፈጣሪ ቅዱሳን ንጹሃን ናቸው ይላሉ። እነሱ ያወገዙትን ነገር በማውገዝ የፈቀዱትን በመባረክ በእኔ ፈንታ እንዳውም የዲን ደንጋጊ አድርገው እነሱን እያመለኩ ናቸው ይላል። والمسيح ابن مريم በተጨማሪም ደግሞ የመርየም ልጅ የሆነውን መሲህን ነብዩን ራሱን እንደ ጌታ ነው በማለት ያመልኩታል ይላል። በተለይም ክርስቲያኖቹ ማለት ነው። وما امروا الا ليعبدوا اله واحدا አንድ ብቻ የሆነውን ጌታ እንጂ ሌላን እንዲገዙ ያልታዘዙ ሆነው ይያለ። እነሱ ግን ከአላህ ሌላ ያለን ነገር አምልኩ ተብሎ እንደ ተፈቀደላቸው በመምሰል ያሰኛቸው የሃይማኖት መሪዎቻቸውን ሊቃውንቶቻቸውን እንዳትል ደግሞ ነብዮቹን ራሳቸውን እስተማምለክ ድረስ ይደዋል ማለት ነው። እና ይሄ በጣም የሚያሳዝን ነገር ነው። በተገላቢጦች ነብይ በመሰረቱ የሚመጣው የአላህን ብቸኝነት ለማሳወቅና ለማስተማር ነው። እንደገና ራሱን ነብዩን አምልኮ መገኘት ግን በተቃራኒ ሆነ ማለት ነው። ነብይ የተለያየ አምልኮቶችን አስወግዶ አምልኮትን ለአንድ አላህ ብቻ ለማድረግ የመጣውን ሰውዬ እሱን ራሱ እንደጣዖት አድርጎ ሲያመልኩ መገኘት ይሄ የጥፋቶች ሁሉ ጥፋት ነውና በዚህ ሰበብ እንግዲህ ስለከፈሩ እነዚህንም ጭምር ባላችሁ አቅም ሁሉ ተቆጣጠሯቸው በማለት አላህ Subhanahu Wa Ta'ala ወዳጆቹን ያዛል ማለት ነው። ላ ኢላሃ ኢላሁ አሁንም ከርሱ በስተቀር ጓደኛና አጋር የሌለው ብቻኛ አላህ ነውና ከርሱ በስተቀር ምንም የሚያጋሩት ነገር አይኖርም። Subhana እና ከማንኛውም ተጓዳኝና ተቀናቃኝ የጠራና የራቀ ነው። አማይ ሽርኩን እነሱ ከሚያጋሩት ነገር ሁሉ ይላል። እንግዲህ እነሱ በተለያየ መልኩ ያኛውም ዑዘይሩን ኢብኑላህ ያኛው አልመሲሁ ኢብኑላህ ይበል እንጂ በምንም አይነት እኔ አጋርና ጓደኛ ወላጅና ተወላጅ የለኝም እነሱ ለማጋራት የሚሞክሩና የሚደረድሩትን ሁሉ አልቀበላቸውም ነው የሚለው። ውሪዱና ዩጥፊኡ ኑረላህ እና እነዚህ አለል ኪታቦች የሚባሉት ከሌሎቹ ከሃዲዎች ባልተለየና ባልተናነሰ መልኩ የአላህን ብርሃን እስልምናን እንደ ጧፍ በቀላሉ እፍ ብለው ሊያጠፉ ይሞክራሉ ያስባሉ። ያፏይም በአፎቻቸው ማለትም ያው በስም ማጥፋት ባሉ በኋላ እስልምና ሀቅ ቢሆን ኖሮ ስለ ሃይማኖት እኛ ልምድ ነበረን እኛ እንቀበለው ነበረ እያሉ በማጥላላትና በማቋሸሽ የአላህን ብርሃን በቀላሉ ጧፍ በትንፋሽ እፍ ተብላ እንደምትጠፋ አይነት ያጠፉት ይቃጣሉ ይላል። ይሁን እንጂ ወይበላህ ኢላ ዩቲመ ኑረሁ እነሱ ቢቃጡም አላህ ደግሞ ብርሃኑ እንዲሟላና እንዲደመደም እንጂ በቀላሉ እነሱ እንደሚያስቡት ፍብሎ እንዲጠፋ አይሻምና አይፈቅድም። ወለው ከሪያል ካፊሩን የእስልምናን መደምደምና መሟላት ከሃዲዎች ቢጠሉና ቢያንገፈግፋቸውም እንኳ ምንጊዜ ማማራጭ ለለው ተፈጻሚ እርሱ ብቻ ይሆናል ይላል። هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون يا أيها الذين آمنوا إن كثيرا من الأحبار والرهبان ليأكلون أموال الناس بالباطل ويصدون عن سبيل الله والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتقوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون هو الذي أرسل رسوله بالهدى الله الواحد مالت يانو بچن يونا أكاري للو جيتا يميبالو يا جيتانو أرسل رسوله بالهدى ملك سنيون محمدين سككلين يوننا كأنون من جداتيزو ወደ ህዝቦቹ የላከው የሆነው ወዲኒል ሐቂ አማራጭ ለለውን ብቻኛና ትክክለኛ ዲንም ይዞ እንዲመጣና ወደ ህዝቦች ብርሃኑን እንዲያሰራጭ ያደረገው ነው አላህ ማለት ባላቸው ይላል። እና ይሄንን እንግዲህ በነብዩ በኩል የላከው ዲን በሚመጣበት ጊዜ ሲመጣ አሁን ጥላቶቹ እንደሚያስቡለት በቀላሉ ሊታፈንና ሊከጭ ሳይሆን ሊዲረው አለ ዲኒ ኩሊሂ በዚህ ምድር ላይ አሉ ከሚባሉት ሃይማኖቶች ሁሉ የበላይ አድርጎ እንዲያብብና እንዳፈራ አስቦ ነው ያመጣው ማለት ነው። እነሱ እንደው በከንቱ ዝም ብለው በቀላልና ፍነዋለን ይላሉ እንጂ ገና ሃይማኖት የተባለን ሁሉ ከበላይ ሊዳኘውና ሊናኝበት ነው የመጣው። ወለው ከሪያል ሙሽሪኩን አታዋታውያን ይሄን ሁኔታ እንኳን ቢጠሉትም እርግጥ የተለያየ የተሳሳተ እምነት ውስጥ ያሉት ሁሉም መቼም የራሱ እምነት የበላይ እንዲሆንለት ነውና የሚመኘው የእስልምናን የበላይነትና መቆጣጠር ቢጠላና ያንገፈግፈውም ሁሉንም ሃይማኖት የተባለን ሁሉ ደምስሶ እሱ የበላይነትን ቦታ እንዲይዝ አስቤ ነው እንጂ የላኩት እንዲህ በቀላሉ በእነሱ ሴራና ደባ የሚከሽፍና የሚጨናገፍ ነገር አይደለም ባላቸው ማለት ነው። ያ አዩሃ الذين آمنوا እናንተ በእኔ በጌታችሁ ያመናችሁ ወገኖች ሆይ ይላል። እነ كثير من الاحبار والرهبان እነዚህ አለል ኪታቦች የሁዶችና ነሳራዎች ያልተማሩት ህዝቦች ብቻ ሳይሆኑ ባይገርማችሁ ከሃይማኖት መሪዎች ከሊቃውንቶቻቸው መካከል አብዛኛዎቹ ወሩባን እንዱም ደግሞ ዛሂዶች ዑባዶች ነን ጌታን እንገዛለን ከሚሉት መካከልም አብዛኛዎቹ ያው ቅድም እንደተጠቀሰው አህባር ማለት የይሁዳ ሃይማኖት መሪዎች ማለት ነው። ሩባን ማለት የክርስቲያኖች መሪዎች ማለት ቀሳውስቶች እና ፋታውያን እነዚህ ሁሉ በሙሉ ባይባልም እንኳን አብዛኛው ባመዛኝ ይላል ለኩሉና አሟልና ሲቢል ባጢሊ የህብረተሰቡን ገንዘብ በውሸት እና በህገ ወጥ መንገድ የሚበሉ ወስላቶች ናቸው በማለት ያጋለጣቸዋል መሪዎቹም ሳይቀሩ ማለት ነው። በስመ ሃይማኖት የሃይማኖት መሪ አባት ናቸው እየተባለ የሆነ ያልሆነውን እኔ ያዘዝኩትን ትተው ያላዘዝኩትን በመቀባጠርና በማወናበድ ህዝቡን እንዳውም የሚበዘብዙና የሚያጭበረብሩ መሆናቸው ሊታወቅ ይገባል ይላል። ወየሱዱና አን ሰቢልላህ እና እነሱ የሃይማኖት መሪዎች ናቸው እየተባሉ ባላቸው ክብሬታና ተሰሚነት እየተጠቀሙ ከአላህ መንገድ ደግሞ ሰውን የሚያግዱ ናቸው። የእስልምና የሚባለው ሃይማኖት ትክክለኛ ቢሆን ኑሮ ሙሐመድ ከነብዮቹ ጭምር ቢቆጠር ኑሮ እኛ ነበርን የምናቀው እኛ አላመነውና ያልተቀበልነው እኛ እናንተ ከኛ ተሻላችሁ እንዴ እያሉ ህዝቡን ወደ ሐቅ እንዳይመጣ አጉራጥለውበታል ይላል። እና እነሱ ለራሳቸው ጥቅምና ለስማቸው ሲሉ ነው ቀደም ሲል እንግዲህ የሃይማኖት መሪ ናቸው ባለማረግ ደመወዝ አላቸው በዛውም ላይ ደግሞ ሀዲያ መታያ ብዙ ነገር ስላላቸው በስሙም በጥቅሙም የተያዙ ስለሆኑ ህዝቡ አዲሱን ሃይማኖት ከተቀበለ ለአዲሱ ነብይ ብቻ ነው አግሮት የሚሰጠው እኛ እንደገና ማዕረግ አልባ ሆነን እንደ ተራ ሰው እንወድቃለን ብለው በመውቃትና በመስጋት ህዝቦችን እኛ እናቅላቸዋለን ሀቅ ቢሆኑ ሮማ እኛ ራሳችን ግንባር ቀደሙን እንገባ ነበረ እያሉ ወደ እስልምና እንዳይመጣ የሚያግዱና በዛው በውሸትና በተንኮላቸው ደግሞ ህዝቡን የሚበዘብዙ ወስላቶች ናቸው ይላል። ወለዚነ የክኒዙነ ዳሃብ ወልፊባ እንደገና ደግሞ በሌላ በኩልም እነዚያ ገንዘብን ወርቅንና ብርን የሚያካብቱ የሆኑት ይላል በዚሁ ባላቸው ተሰሚነት ከህብረተሰቡ የሚሰበስቡትን ገንዘብ እያካበቱ ለኸይር ነገር እንዳይውል የሚያደርጉ ወስላቶች ናቸው። ያን ነገር ግን አጠቃላይ ስለሆነ ከማንኛውም ክፍል ይገባል በቄሶች ብቻ ሳይወሰን ማለት ነው። ከሙስሊሙም ቢሆን ዘካውን ሳያወጣ እንዱ ዝም ብሎ ገንዘብን እየሰበሰበና እያከማቸ እያጨቀ የሚያስቀምጥ የሆነው ወላዩን ፍቁና ፍሰቢልላ በአላህ ዲን የማያወጡና የማይለግሱ የሆኑት ወስላቶችና ራስ ወደዶች ፈበሽሩም ቢአዛብን አሊም እንዲህ አይነቶቹን እጅግ አሳማሚ የሆነ ቅጣት የተዘጋጀላቸው መሆናቸውን አብስራቸው ይላል። እና ያው ለማሾፍ ነው በቅጣት ተበሰራ ይባልም ነበረ በተቃራኒው ያው አብስራቸው ማለት አስጠንቅቃቸው በማለት ፈንታ ነው የመጣው። ግን አንድ ሰው እንግዲህ በጣም በሚቆጣ ጊዜ መጥፎ ነገር እየሰራ በተደጋጋሚ መክሮና አስጠንቅቆት እንቢ ያለውን ሰው በዛው በመጥፎ ስራ ላይ ሲያየው እንግዲህ አንተ ቢነግሩህ እንዲያልክ አይደለም በልደስ ይበል ጥሩ ነው ቀጥልበት እንደሚባለው አይነት እንዲህ አይነቶች እንግፈኞችና በዛ ያወናባጆች አይዟችሁ ጥሩ ቅጣት ተዘጋጅቶላችኋል ብለ ንገራቸው በማለት ያስጠነቅቃል ማለት ነው። እና እንግዲህ ሃይማኖት የሚበላሸው ብዙ ጊዜ በባዕዲያን ወይም ባልተማረው ክፍል ሳይሆን የተማረው ክፍል ሲወሰልት ነው ማለትን ያስተምረናል ይሄ አንቀጽ ማለት ነው። እና የሁዶችም ሆነ ነሷራዎቹ ሃይማኖታቸው ሽባል ይሆንና እንደገና አዲስ የመጣውንም እድል ለመካፈል እድል ያጡበት ምክንያቱ በመሪዎቻቸው ድክመት መሆኑን እያጋለጠ ነው። እነሱ የነፍስ አባቶች ናቸው መሪዎች ናቸው ተአማኞች ናቸው እያሉ አመኔታ ሲሰጧቸው እነዛ ደግሞ ለግል ጥቅማቸው በመቆም ህዝቡን እያወናበዱ እኛ እናውቅላለን ይሄ ነገር ውሸት ነው እንዳትቀበል እያሉ በመስበክ እንደገና ደግሞ የሱን ገንዘብ በውሸት ያን ውሸቱን ስለ አስተማሩና ስለ ተከራከሩ እነሱ ለሃይማኖታቸው እየተፋለሙ ነውና ለቆቻችን እኛ ደግሞ በኢኮኖሚው እንደግፋቸው እያለ ህዝቡ ለነሱ ድጋፍ በመስጠት በባጢል እንዲተባበር ያደርጉታል ማለት ነው። እና አንን እንግዲህ በውሸት የሰበሰቡትን ገንዘብ መልሰው ደግሞ ለዲኑ ለሐቅ ነገር ቢያውሉት እንኳን ጥሩ ነበር ያ የግል ጥሪት ያደርጉና መልሰው ለሐቅ መዋጃ ለነብዩና ለእስልምና ማውደሚያ ለማድረግ ነው የሚጠቀሙት ከዛው እጪ ግን ለኸይር ነገር ያውሉትም ማለት ነው። በተጨማሪም ደግሞ ከሙስሊሞችም ጭምር እንደዚሁ ሙናፊቆች ሆኑና አላህ አሰጀበባቸው ዘካ መክፈል ሲገባቸው ዝም ብለው በሐቁም በባጢሩ የሚሰበስቡና ያከማቹና አውጡ ሲሏቸው የሚከብዳቸውና ራሳቸውን ብቻ በመውደድ የሚንቀባቀቡ አሉ። እነዛም ከነዛ ከዑለማዎቹ የተሻሉ አይደሉምና ሁሉንም በማጠቃለል ፈበሽሩም ቢአዛብን አሊም አሳማሚና አስጠቃቂ በሆነ ቅጣት አስጠንቅቃቸው በማለት ፈንታ አብስራቸውና አስደስታቸው በማለት አላህ ሱብሓነሁ ወተዓላ በጣም ከባድና አስፈሪ የሆነ ዛቻ ይሰነዝራል ማለት ነው። እና ይሄ የተበሰሩበት ቅጣት መቼ ነው የሚፈጸምባቸው ስለሚለው ጥያቄ ደግሞ ቀጥሎ ሲገልጽ የውመ ዩህማ አለይሃ ፊናሪ ጀሃነም ያላግባብ የተበሰቡትና ያከማቹት ብዕርና ወርቃቸው በጀሃነም እሳት በሚግምበት ጊዜ ይላል። እንግዲህ ዛሬ ሰው በሐላሉ በሐራሙ ሰብስቦ እንደገና ደግሞ ፊሰቢልላህ ማውጣት ሲገባው ዘካውን ሳይከፍል ዝም ብሎ አካብቶና አጭቆ የሚያስቀምጥ ሰው የውመ ቂያማ ሲሆን ያ ገንዘቡ ራሱ በጀሃነም እሳት እንዲቀልጥ ይደረግና እንደ ብረት ምጣድ እንደዚህ ይሰፋል ይባላል። እና አንዱ ሳንቲም ከሌላው ላይ እየተቀጠለ ይደማመርና ጭብለቅ ተደርጎ እንደምንጣፍ ይደረጋል። ልክ የጋመ ብረት ምጣድ ፉም ይሆንና ራሱ በጀሃነም እሳት በዛ ላይ ራሳቸው እንዲተኮሱበት እናደርጋለን ነው ማለት የውመ ዩህማ አለይሃ ማለት አለል ትበቲ ወዛሃቢ በዛ ያላግባብ አከማቹትና በቆጠቡት ብርና ወርቅ የጀሃነም እሳት በላው ላይ እንዲግም ይደረግና ፍሱፉም መስሎ ይቀላል ማለት ነው። ፈትቁዋቢያ ጂባሁም ወጅኑቡሁም ከዛ በኋላ ግንባሮቻቸውና ጎኖቻቸው ወዙሁሩሁም ጀርባዎቻቸውም ይተኮሳሉ። እነዚህ እንግዲህ ቀብቃባዎችና ተንኮለኞች በዝባዦችና ራስ ወዳጆች የነበሩ ሰዎች የውመ ቂያማ ሲሆን የገዛ ገንዘባቸው ልክ እንደ ብረት ይጨፈለቅና በጀሃነም እሳት ተጋመ በኋላ በግንባራቸው ይደፋሉ እዛ ላይ ማለት ነው። እና ግንባራቸው ይሄ ተልጦ ሊያጥንታቸው እስከሚፈት ድረስ ይታል። እንደገና ገልበጥ ሲሉ ደግሞ ጎናቸውን እንደዛው ይመሸላልቃቸዋል። እንደገና ወደ ኋላ ሲመለሱ ደግሞ ጀርባቸውን ይልጣቸዋል። እነዚህን ሶስት ክፍሎች ለይቶ የተናገረበት ምክንያቱ በዱንያ እንግዲህ አንድ ሀብታም ባለጸጋ በሚሆንበት ጊዜ ለማኝ እርዳታ ጠያቂ በሚመጣ ጊዜ ገና ከወዳ ችግረኛና ለማኝ መሆኑን ሲያቅ ግንባሩን ያጠቁርበታል። ያቺ ግንባር የዛ ጊዜ በዳው ፊት ላይ ስለጠቆረ እሱ አስተኮሳለይ በቅድሚያ። ቀረብ ሲለው ደግሞ ፊቱን እንደዚህ ያዞርበታል፣ በጎኑን ይጠመዝዛል። የዛ ጊዜ ደግሞ ጎኑ በዛ ነው የሚተኮሰው። በመጨረሻ በአካንት ተቸግሮኛ እርዳ ሲለው ጀርባ ሰጥቶ ዙሮ ትቶት ይሄዳል። የዛ ጊዜ ደግሞ ጀርባው ይተኮሳል። እና ጀዛአዊ ፋቃ ልክ ባደረጓት እንቅስቃሴ ተመጣጣኝ የሆነ ቅጣት እንጂ ሌላውም አካል አይተርፍም። እነዚህ ክፍሎች ግን መጀመሪያ የጀሃነም ሰለባ ይደረጋሉ ማለት ነው። ታዳ ማከነቱም ሊአንፉሲኩም እና በዱንያ ያላችሁ ለነፍሶቻችሁ ስታካብቱና ስታጭቁት የቆየው ምትወዱት ገንዘባችሁ ይሄ ነው እንግዲህ ውጤቱ ይባላሉ። ፈዱቁ ማኩንቱም ተክኒዙን እና ስታጭቁትና ስታግበሰብሱት ስትደብቁት ቆጥቡት የነበረውን ገንዘባችሁን ውጤት እነሆ ቅመሱና ተቋደሱ ይባላሉ ነው። እንግዲህ ከዚህ አንቀጽ የምንረዳው ቁም ነገር ቢኖር አላህ የተለያየ ሃይማኖት መሪ የሆኑ ሰዎች የራሳቸውን ጥቅምና ስም በማስቀደም ህዝቡን የሚያታልሉና የሚበዘብዙ እንደገና ደግሞ ያገኙትን ገንዘብ በህጋዊ መንገድ ሳይጠቀሙና ለወገን ሳያካፍሉ እየቆጠቡና እየደበቁ የሚያስቀምጡት ከባድ ቅጣት እንደሚጠብቃቸው ገልጿል። በማንኛውም ጊዜ በየትኛውም ቦታ ማንኛውም እንግዲህ ሃይማኖት መሪ የሆነ ሰው ተአማኝነት ተጎደለውና ኃላፊነቱን ካልተወጣ ተመሳሳይ ድል የሚያጋጥመው መሆኑን ይጠቁመናል ማለት ነው። እዚህ ላይ እንግዲህ አህባሮችና ሮባኖች ሃይማኖት መሪዎች ቢሆኑም ያላግባብ ገንዘብን የከሰቡና እንዲሁም ደግሞ ሀቁን ያላወጡ የደበቁ የሆኑ ሰዎች ሁሉ በተመሳሳይ መልኩ የሚጠየቁና የሚቀጡ መሆኑን